አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እንደምናችሁ ያጀማ። ይህ የማነብላችሁ ከእህታችን ሀኑታ የተላከ ጽሁፍ ሲሆን ወደ እኔ በኩል ተልኮ እንዳነብ ያደረገችን እህታችን ጁዲ ናት። የመካ መስጂድ አልሐረም ኢማም ሰዑድ ሹረይም በጁምዓ ኹጥባቸው ይህንን አሉ። ዋጋ ተወደደ፣ ሴቱ ተራቆተ፣ መስጂዶች ባዶው ቀሩ፣ የአላህ ድንጋጌዎች ተሰረዙ፣ የሰረቀን ማባበል፣ ሙጃሂዱን በሰንሰለት ማሰር፣ ዚና ሐላል ሲሆን ጋብቻ ሳይቻል ሲቀር፣ ሴቶች የወንድ የበላይ ሲሆኑ፣ የሙስሊሞች ሀገር በጠላት እጅ ሲያዝ፣ ድሆች በዝናብ ስር ያለ ጥላ። ከቂያማ ምልክቶች ጥቂቱ ብቻ ቀረን፣ በዚህን ጊዜ ያለን ተውባ ብቻ ነው። እባካችሁ ከተበሳ ከረጢት ተጠንቀቁ። ለሶላት ብለን ውዱ እናደርጋለን፣ ነገር ግን ውሃውን በኢስራፍ እንጠቀማለን። ይህ የተበሳ ከረጢት ነው። ለምስኪንና ለተቸገረ ገንዘብ እንሰጣለን፣ በሌላ በኩል የበታችነት በሚሰማቸው መልክ እናያቸዋለን። ይህ የተበሳ ከረጢት ነው። ሌይል እንሰግዳለን፣ ቀን እንጾማለን፣ አላህ ያዘዘንን እንሰራለን፣ ግን በማትረባ ዱንያ ሲረተ ረሂምን እንቆርጣለን። ይህ የተበሳ ከረጢት ነው። በጾም ወቅት ጾምን ረሃብን እንታገሳለን፣ ግን በምላሳችን እንሳደባለን፣ እንራገማለን። ይህ የተበሳ ከረጢት ነው። ሴቷ በልብሷ ላይ አባያና ሂጃብ ለብሳ ግን ሽቶዋ የሚያውድ፣ ይህም የተበሳ ከረጢት ነው። እንግዳ ተቀብለን በመልካም መስተንግዶ እናስተናግዳለን፣ ግን ሲወጣ ስሙን አይቡን በሐሜት እናነሳለን። ይህም የተበሳ ከረጢት ነው። እባካችሁን የለፋችሁበትን ኸይር ስራ በተበሳ ከረጢት አትሰብስቡ፣ በቀላሉ ፈሶ ከንቱ ይሆናልና። አሰላሙ አለይኩም ረህመቱላሂ ወበረካቱሁ።